毕业的时候，还有啥嘛？شي سنت لا عند درس من عندنا سؤال لا هو خرج كبير جدا عند ما توم سنة عند ما توم سوست خرج كبير طبعا عند ما توم سوست إن شاء الله أيوة عند ما توم سوست إن شاء الله إذن يقول الإمام الطحاوي رحمه الله ونثبت الخلافة بعد رسول الله صلى الله عليه وآله وسلم كالله بهلا خلافان ان الرجاجت عدلان معلتنا خلافة معلت من دنو بعد رسول الله صلى الله عليه وآله وسلم يا الله ملك تنيا كزا عالم كتليبت بهلا قتلو دول الإسلام يا مسلم عجروتشين يساتشون بوتا تكتو عجريتن سينارا ينبرو በትክክለኝነት መልኩ ማለት ነው ሲመሩ የነበሩት አወለን በመጀመሪያ ከአላህ መልእክተኛ በኋላ ለአቢ በክር ሲዲቅ رضي الله عنه ለአቡ በክር ሲዲቅ እናረጋግጣለን ወይም ትክክለኛ ህጋዊ መሪ የነበሩት እርሳቸው ናቸው ስንል ደግሞ ከሁሉም ህዝብ እንደሚበልጡ አቂቃድ ስላለለን ነው ወተቅዲመን የተቀደሙና የበለጡ መሆናቸው ስለምናምነው አላ ጀሚል উম্মাহ ከሁሉም উম্মাহ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ለጥ ያዙት ማለት ይሄንን ዓለም الاسلامን ሲመሩ የነበሩት አቡበክር ሲዲቅ ረዲየላሁ ዐንሁ መሆናቸውን እናምናለን ማለት ነው አቡበክር ሲዲቅ ረዲየላሁ ዐንሁ ስማቸው عبد الله ابن ابي قحافه ابن عثمان مال السماچو عبد الله ابن ابي قحافه عثمان ابن عامر ابن عمرو ابن سعد ابن سعد مالت ابو بكر الصديق يميلو كنياچو نو ويم يبكر ابات مالت انجي سماچو ابو بكر ادلم سماچو عبد الله عثمان ابن عامر ابن عمرو ابن كعب ابن سعد ابن تميم يميبالوت ناتشو مالنو عتيق ميبالالو جن عتيق قالو سماچو سايهون وقب بذلك لانه عتيق من النار عتيق مالت نصا يوطا مالتنو الله سبحانه وتعالى كسات نصا سلاطاچونا اندزهم لعتاقتي وجهه ፍታቸው ከሁሉም ህብረተሰብ የተለየ በጣም ፍታቸው ደስ ስለሚል አቲክ በመባል ይጣሩ ነበር ማለት ነው እና ሲዲቅም ይባላሉ ሲዲቅ የተባሉበት ምክንያት ምንድነው ሁሉም উম্মাহ ሲዲቅ ይላቸዋል ለምንድነው ሲዲቅ የተባሉበት ምክንያት ለምንድን ነበር لانه بادر الى تصديق رسول الله صلى الله عليه وسلم ولازم الصدق يا الله ملكي صلى الله عليه وسلم اونت بمالتاچو لاي ملازما سلنبراچو نو مالتنو وكانت له في الاسلام المواقف الرفيعه كفتهنيا يهونا موقف نبراچو سبحان الله منها قصته يوم ليله الاسراء وثباته وجوابه للكفار في ذلك يا الله ملكي صلى الله عليه واله وسلم ليله الاسراء لي بزو مواقف نبراچو كذا متاكل يا اسراء موقعنه يا الله ملكي صلى الله عليه وسلم عندما يعني يتناجروا غزي سبحان الذي اسرى بعبده ليلا من المسجد الحرام الى المسجد الاقصى الذي باركنا حوله علم لنريه من اياتنا علم علتنا مالت يا الله متى صلى الله عليه وسلم باندوك كمكة اسك مسجد الاقصى درس حجاله بلو سيناغرو انت عصر اندور الناس الدستور يمياسد منجد انديت نو باندر اللي تانتا قورت اهلت متى يشالكو بلو بنبي صلى الله عليه وسلم يا الله انا عندما تتكبلو تسوش لاي ارباك لما درقنا سوشن يبلط اندا يقبلوا لما درج اتخذوها ذريعه الى التكذيب برسول الله صلى الله عليه وسلم የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ዳዕዋ ለመምቻ ትልቅ እቃ ነው ብሎ አግይተውት ነበር። ثم سارعوا الى ابي بكر رضي الله عنه ወደ አቡበክር ሄዱና በጣም ደስ አላቸው። አቡበክር رضي الله عنه وكان مهابا في الجاهليه በጃሂልያ በጣም የተከበሩ ሰው ነበሩ ማለት ነው። وحتى كانوا يدعون الودائع عنده እርሱ ዘንድ ነበር ቁልፍ ነገሮችንና ሚስጥሮችን የሚያስቀምጡት። ከዛም ሀወዛ يزعم صاحبك ያንተ ጓደኛ ይጠብቃል انه مشى الى الشام ወደ ሻም ሄዶ ዛሬ መጣ ሲሏቸው والله لئن قاله ይህ ነገር ብሎ ከሆነ ለأصدقنه ትክክል ነው ብየኮ ነው ማምነው አሉ። لماذا እንዴት እናንተ ሻም 11 ወር መሆነ የ6 ወር ወር أصدقه في خبر السماء صباحا ጧትና ማታ የሚመጣለትን አላህ ወህይ የሚያደርግለትን እውነት ይያልኩኝ አይደል እንዴ? ይሄ ደግሞ ምን ያስደንቀኛል ይሄ سبحانه እሳቸው በጣም ነበር ጠሪቃቸው እና ስማቸው ይህ ነው። ግን ብዙ ዑለሞች እንደሚሉት መውሊዳቸው اختلاف ቢኖረውም ነገር ግን በትክክል የተወለዱት ውሊደ بعد مولد النبي صلى الله عليه وسلم بسنتين واشهر ከሁለት ዓመት በኋላ የአላህ መልእክተኛ በተወለዱ ከሁለት ዓመትና በተወሰኑ ወራቶች ውስጥ ነው የተወለዱት ይላሉ። ያደጉት መካ ነው የኖሩትም መካ ነው። لا يخرج منها الا للتجاره ለንግድ ካልሆነ በስተቀር አይወጡም ነበር። سبحان الله በጣም አላህን የሚፈሩና በጣም ለረሱል ሰለላሁ ዐለይሂ ወሰለም ቅርብ ሆኑ ነበሩ። ስነ ምግባራቸው በጣም የተስተካከለ ነበር። አብዱላህ ኢብኑ ዙበይር አብዱል ዓሊ አርያሂ ሲናገር አቡበክር ሲዲቅ ረዲየላሁ ዐንሁ አንድ ጊዜ ተጠየቁ هل شربت الخمر في الجاهليه በጃሂልያ ዘመን ያለህ አልኮል ነገር ጠጥተህ ታውቃለህ? قال اعوذ بالله يعني انكون بالله اتبقالهني فقيل ولما يزاني حرام على هنا جاهلنا انت حرام مهونون اتوق فبلو تطيقوا كنت اصون عرضي قالوا كبرين اتبق نبره واحفظ مروءتي فان من شرب الخمر كان مضيعا في ارضه الكل يمتطعكو من ما ينك كبر يلوم سبحان الله فبلغ ذلك رسول الله صلى الله عليه واله وسلم يهن ابا علىچون ابو بكر رسول الله صلى الله عليه وسلم سمونا فقال صدق اونتن يتناغرو لو تناغرو ابو بكر الصديق رضي الله عنه كان رجل ابيض بطعم نج يهونو نبرو نحيف قچن نبرو سبحان الله انا قچن كمهوناچوم يتنسا يلبس معنات يميلبسوت لبس راسو ወዳቸው ላይ መቆም አይችልም ነበር ማለት ነው። وكان يخضب بالحناء والكتم እንደዚህ ጸጉራቸውን ብዙ ጊዜ በሕናና በመሳሰለ ነገርም ይቀይሩት ነበር ማለት ነው። ያሰላለማቸው ሁኔታ ላይ በጣም ይገርማል سبحان الله اول من اسلم من الرجال ከወንዶች በመጀመሪያ ጊዜ የሰለሙትም አቡበክር الصديق رضي الله عنه ናቸው። አቡበክር ሲዲቅ ራሳቸው ሲናገሩ ምን አሉ? አለስቱ አህቅ الناس بها አሉ። እኔ ኮይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ደውላ እስላሚያን መምራት ያለብኝ እኔ ነኝ። አለስቱ አወለ من اسلم አለስቱ صاحب كذا وكذا በእስላም ከሁሉም በፊት እኔ ነኝ የሰለምኩት። በመጀመሪያ የሰለመችው ከሴት ዘውጀቱ ሰለላሁ ዐለይሂ ወሰለም ኸዲጃ ስትሆን ከወንዶች ደግሞ አይሻ عفوا ابو بكر الصديق رضي الله عنه كهصانات ደሞ علي بن ابي طالب رضي الله عنه من المواليد ደሞ زيد بن حارثه እና የመሳሰሉት ናቸው። እና የመጀመሪያ ጊዜ የሰለሙት እርሳቸው ናቸው ማለት ነው። وكان ذا رجل በጣም አላህን ስብሓን ወተዓላ የሚፈሩና አላህን ስብሓን ወተዓላ ዒባዳ የሚያደርጉ ሰው ነበሩ። አልሙሂም ኪላፋውን የምናረጋግጠው ለአቡበክር ስዲቅ ረዲየላሁ አንሁ ነው። እርሳቸው ደግሞ ብዙ ፈባኢል አላቸው። ከፈባኢላቸው መካከል ዙበይር ብኑ ሙጥዒም የሚባለው ሰሓቢ የተናገረው ነው። ቃለ አተት ምርአቱን ነቢይ ሰለላሁ ዐለይሂ ወሰለም፣ አንድዚህ አንዲት ሴትዮ ወደ አላህ መልክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም መጣችና አረአይተ ኢን ጂእቱ ፈለም አጅደክ አለቻቸው። እኔ እዚህ ቦታ ላይ መጥቼ አንተን ባላገኝህ ከአነከ ቱሪዱ ልመውት፣ የአላህ መልእክተኛ አንተ ከዚህ ዓለም ከሞት ብትለይ ማንን መጥቼ መጠየቅ አለብኝ አለቻቸው። ቃለ ኢን ለም ተጂድኒ ፈእቲ አባ በክር፣ እዚህ ቦታ ላይ እኔን ካላገኘሽ አቡበክር ጋር ሂጂ ብለው እንደነገሯት ኢማሙ ልቡኻሪ እና ኢማሙ ሙስሊምም ተናግረዋል ማለት ነው። እንደዚሁ ሑዘይፋ እብኑ ልየማን የሚባለው ሰሓቢ ያወራው ሐዲስ አለ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እቅተዱ ቢለዘይኒ ሚን ባዕዲ አሉ፣ ከኔ ለጥቀው በሁለቱ በሚመጡትም ተከተሉ፣ አቢ በክሪን ወዑመር። ስብሓንላህ አቡበክርና ዑመር ማለት ነው። እንደዚሁ አዕሻ ረዲየላሁ ዐንሃ ስትናገር ምናለች? ቃለት ደኸለ ዐለየ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊል የውም ለዚ ቡዲአ ፊህ፣ እንደው ሊሞቱ ህመሙ ትንሽ ጀመር ሲያደርጋቸው ቃለ እድዒ ሊአባኪ ወአኻኪ፣ አባትሽንና ወንድምሽን እስቲ ጥሪያቸው፣ ሐታ አክቱበ ሊአቢ በክርን ኪታባ፣ አቡበክር ለሳቸው የሚያረጋግጥ መጽሐፍ እንድጽፍላቸው። ثم قال ከዛም ቀጠል አድርገው ምን አሉ? የእበ الله والمسلمون الا ابا بكر، الله እና ሙስሊሞች ለነገሩ ከአቡበክር ውጭ ሌላን አይቀበሉም አሉ። ወፊ ሪዋየትን በሌላ አባባል ፈላ የጥመዑ ፊ ሀዛ ልአምር ጣሚያ በማለት እንደዚሁ እድዒ ሊ ዓብድራሕማን ብኒ አቢ በክር አሉ፣ ወንድምሽን ዓብድራሕማን ብኑ አቢ በክርን ሊአክቱበ ሊአቢ በክርን ኪታበን ላ ዩኽተለፉ ዓለይህ ثመ ቃለ መዓዘ ላህ አን የኽተሊፈ ልሙእሚኑነ ፊ አቢ በክር፣ እኔ በአላህ እጠብቃለሁ ሙእሚኖች በአቡ በክር ላይ ሊጨቃጨቁ፣ ምክንያቱም ከሳቸው የበለጠ ሰው እንደሌለ ስለሚታወቅ ማለት ነው። እንደዚሁ የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም ሶላት ላይ እንዲቀደሙ ሙሩ አባ በክሪን ፈሊሸሊ ቢናስ አሉ። አቡበክርን ንገሯቸው ፈሊሸሊ ቢናስ፣ ሰዎችን ያስግዱ ብለው ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄ ራሱ እሳቸው ኸሊፋ መሆን እንዳለባቸው ያመላክ። እንደዚሁ ሳዕድ ብኑ ጁሀይማን እንደተናገረው ቃለ ቃለ ረሱላ ሰለላሁ ዐለይሂ ወሰለም ኺላፈቱ ንቡዋ ሰላሱነ ሰና አሉ፣ ከኔ ለጥቀው በኸሊፋነት መልኩ ዓለም ልእስላሚውን የሚመሩት 30 ዓመት ብቻ ነው። ሱመ ዩእቲ ላሁ ሙልከሁ መን የሻ፣ ከዛም አላህ ለፈለገው ንግስናን ይሰጣል። ግን በኺላፋ የሚመሩት 30 ዓመት ብቻ ነው በማለት ተናግረዋል። ሱብሓነላህ! እንዴት ነው አቡበክር ሲዲቅ ረዲየላሁ አንሁ ሙባይዓ የተደረገላቸው በሚለው ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለማ ተወፍየ አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ማተ ወአቡ በክሩን ቢሱንሕ አለች። ሱንሕ ማለት የቦታ ስም ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም ከዛ ዓለም በሞት የተለዩት አቡበክር ከመዲና ውጭ ያለ ቦታ ነው። ጠረፉ ምን አጥራፊ ልመዲነቲ ካነ በይነሃ ወበይነ መንዚል ነቢዩ ሰለላሁ ዐለይሂ ወሰለም ቡዕድ ወካነ ቢሃ መንዚሉ አቢበክር ስዲቅ ረዲየላሁ ዐንሁ፣ ሱንሕ የምትባለው ቦታ አካባቢ ያሉ ነበረ። ከዛም ወጅተመዐ አልአንሳሩ ኢላ ሳዕድ ብኑ ዑባዳ፣ አንሳሮች ሳዕድ ብኑ ዑባዳ ጋር አንድ ቦታ ላይ ተሰባሰቡ። ሰቂፈቱ በኒ ሳዒዳ የሚባል ቦታ አካባቢ ላይ ተሰበሰቡና فقالوا منا أمير ومنكم أمير قالوا. ከዛም ከሙሃጅሮች አንድ አሚር ከአንሳሮች ደግሞ አንድ አሚር እናደርጋለን ማለት ያወሩ ነበር ማለት ነው አንሳሮቹ ረዲየላሁ ዐንሁ። فذهب اليهم ابو بكر وعمر بن الخطاب وابو عبيده بن الجراح ሶስቱ ሰሐቢዎች ابو بكر رضي الله عنه እነሱ ሶስቶቹ ወደ አንሳሮች ሄዱ። فذهب عمر يتكلم فاسكته ابو بكر عمر رضي الله عنه يتناجر يلا ابو بكر እንዳይናገር አደረጉት። وكان عمر يقول والله ما اردت بذلك الا اني هيأت في نفسي كلاما قد اعجبني خشيت ان لا يبلغه ابو بكر اني قدمي يتناجركت የነበረው ابو بكر رضي الله عنه اني لناجر يالكوت النجر لا يناجروا ይችላሉ ብዬ ነበር። ثم تكلم ابو بكر فتبلغ فتكلم ابلغ كذام سويتين بدنب اللي ميجباچو ادرغو تناجر فقال في كلامه نحن الامراء وانتم الوزراء ان انت مكتلوش ناتشو نغيرغن انيان اميروچو على فقال حباب بن المنذر مبار اصحابي لا والله لا نفعل منا امير ومنكم امير قالت كنيام امير كنانتم امير فقال ابو بكر لا ولكن الامراء وانتم الوزراء سبحان الله قالت ከቁረይሾች መሃል ሀገር ላይ ያሉና ሁሉም ሙስሊም በነርሱ ላይ ሊስማማባቸው የሚችሉት ስለሆነ ነው አሉና فقال ابو بكر ነገር ግን ምን አሉ فبايع عمرا او ابا عبيده بن الجراح ويا عمر مبايع ادرغو ويم ابو عبيده بن الجراح قالوا فقال عمر بل نبايعك انت نو مبايع يمنا ادرغو فانت سيدنا انت يبلاتنا وخير الى رسول الله صلى الله عليه واله وسلم يا الله ملكتنا صلى الله عليه واله وسلم يودر نبر فاخذ عمر بيده اجاچون يازادرواچونا فبايعه مسلم هبرت سب مرطاچو وبايعه الناس سوچم مرطاچو عمر بن الخطاب ابو بكر الصديق رضي الله عنه مبايعه ادرغو معناتنو كذا نله تجمرو تككلنيا خلافه نبراچو معناتنو ابو بكر الصديق رضي الله عنه በመቀጠል ምናሉ ኢማሙ ጣሃዊ رحمهሁላህ ብዙ ተመዋቂፍ አላቸው የሂጅራው መዋቂፍ ስለ ሂጅራው ሳትማሩ የቀራችሁ አይመስለኝም በዚህ ሰሞን ያው የአሹራ ጉዳይ ስለነበረ ያው ብዙ ዳዓቶች የሚናገሩት ስለ ሂጅራ እንደዚሁ ስለ ነብዩላህ ሙሳ አለይሂ ሰላም ታሪክ ስለሆነ ያን ታሪክ ባን ደግሞም ችግር የለም በዛው ላይም የአቡበክር ሲዲቅ ረዲየላሁ ዐንሁ ታሪክ ይተነተን ስለሚችል ማለት ነው። በመቀጠል ምን አሉ ثم لعمر بن الخطاب رضي الله عنه ከዛም በመቀጠል ደግሞ ከአቡበክር በኋላ ትክክለኛ ኺላፋውን ያዙት عمر بن الخطاب መሆናቸውን እናምናለን። عمر بن الخطاب رضي الله عنه ኺላፋ መሆናቸው ወይም ኸሊፋ መሆናቸው የሚረጋገጠው አንደኛ ቢተርሺህን من ابو بكر رضي الله عنه ابو بكر كني بوحالا ارسو ديون بلو ترشيح ادرجو نبر كذا بوحالا اندجنا مسلم هبرتسو مبايع ادرجاچو عمر بن الخطاب رضي الله عنه فضائله رضي الله عنه اشهر من ان تنكر واكثر من ان تذكر فطام يغرماچو عمر بن الخطاب رضي الله عنه كان من اشد الناس على الاسلام والمسلمين በሙስሊሞች ላይ በጣም ኃይለኛ ነበሩ። حتى قيل حمار عمر يسلم من الباتم يا عمر هيالي سلم ይችላል ያሉም ነበሩ። ولكنه ولم يسلم كنرسو እስልምናን ይቀበላል ብለን አንጠብቅም ያሉ በጣም ብዙ ሰዎች ነበሩ። سبحان الله وكان يعذب الضعفاء በጣም ደካማ የሆኑትን በተለይ እንደዚህ ድሮ ባሪያ የሚባሉትን የሚሰልሙትን ሌሎችንም ሰሐብ ብዙ የሰለሙትን አላህ መልክተኛ በጣም ያሰቃይ ነበር። ነገር ግን የሚገርመው ነገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላሁመ አዒዝል ኢስላም ቢአሐዲል ዑመረይን ይሉ ነበር። ጌታዬ ሆይ ከሁለት ዑመሮች ባንዱ እስልምናን ክብር ስጠው ይሉ ነበር። ማለት ሁለት ዑመሮች ብሎ ማለት አምር ኢብኑ ሂሻም የሚባል አለ አቡ ጀህል በመባል የሚታወቀው፣ ሌላው ደግሞ ዑመር ኢብኑ አልኸጣብ ናቸው። በጣም የሚገርመው የአላህ መልእክተኛ ዑመረይን አሉ ሁለቱን ዑመሮች። ሊሳቢቂ ሰዓደቲ አልአዘልያ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምላስ ላይ ከሁለት ዑመሮች ባንዱ ከሁለት አምሮች ባንዱ አላሉ ማለት ነው። እናም በጣም ይገርማል። አንድ ጊዜ አለ እንዶ በኑ አዲ እንደፈለጉ ያድርጉኝ፣ እኔ በኑ ሂሻም የሚግደሉኝ፣ ቀቢላዎችም ይተውኝ። እንግዲህ መሐመድ እንግዲህ የቁረይሾችንና አረቦችን ሰላም አወጣቸዋለሁኝ፣ ላትና ዑዛ እንደፈለግን እናመልካለን ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመግደል ሰይፋቸውን ይዘው ይንቀሳቀሱ ነበር ማለት ነው። ከዛም አንዱን ሰው አገኙትና ወደ የት እየሄድክ ነው ሲሉት፣ ወደዚህ ላቅቱልን መሐመድ ወአስሓበ ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሃቦችን እገድላለሁ በሚል ነው። ሱብሓነላህ። ከዛም እንዴ በጣም አንተ ይገርመሃል፣ የኛና የመልእክተኛው ጉድ ይገርመሃል። እንደው ቤተሰቦችህን ሳታጣራ እንደው በአድ ጋር ትያያዛለህ፣ አንተ በጣም ነው የምትገርመው አላቸው ይባላል። እንዴ ምንድን ነው ሲሏቸው፣ አንተ የምትገርም ፍጡር ነህ። ፋጢመት ቢንቱ አልኸጣብ እና አማቴ ሰዒድ ብኑ ዘይድ እነርሱስ ቢሆኑ ይህንኑ ከአላህ በቀር ከአንድ ፈጣሪ በቀር ሌላ መመለክ የለበትም እያሉ ከሚሰብኩት አንዱና የሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች አይደሉም እንዴ አላቸው ይባላል። ይሄን ያላቸው ጊዜ መጨረሻ ጀነጁኑን ውብደታ በጣም እንደሌላ አደረጋቸውና ወደ አማቻቸው ቤት ወደ እህታቸው ቤት ሄዱ። ሲሄዱ እንዳጋጣሚ ሄዶ ኸባብ ኢብኑ አልአረት እዛው አለ። ሰዒድ ኢብኑ ዘይድና እሷ ሆነው አዲስ የወረደው ቁርአን እየተጻፈ ይሰራጫል ለህብረተሰቡ፣ ያንን በርስ በርስ ራሳቸው ይማማራሉ። ባንድ ያን ሲሰሙ ዑመር ኢብኑ አልኸጣብ አሉ የመጨረሻ ደማቸው ፈላ። ገቡና ባሏንም እሷንም ደበደቧት። ሐታ አድማ ወጅሀ ሱብሓነላህ፣ እስከ አደሟ ድረስ እሷንም ደበደቡና ከዛ መጨረሻ ላይ ከባሏም ላይ ለመገፍተር ሞከረች እሷም ረዲየላሁ ዐንሃ። ከዛ በኋላ እሳቸውም ወደ አቅላቸው ዘወር አሉና ሱብሓነላህ፣ በጣም ይገርማል። ከዛም በተጨማሪ በጣም የሚደንቃችሁ ነገር ረጃ ኢላ ሩሽዲሂ ወወዕይሂ፣ ምንድነው የምታነቡትን ነገር እስቲ ያሳይኝ ስትላቸው፣ ኢነከ ረጁሉን ሙሽሪኩን፣ አንተ እኮ በአላህ የምታጋራ እና ነጃ ሳይሆን ከሰው ስለሆንክ የአላህን ቃል ልትይዝ አይገባም ብላቸው፣ ችግር የለም እታጠባለሁ አሉ እና ታጥቦ ብሰጣቸው ጣሃ ይላል። ቁረይሾች አንድ ነገር ላይ ደርሰው ነበር ይባላል። እሳቸው የአረብኛን ቋንቋ በጣም ስለተረዱ ቁረይሾች መጨረሻ ላይ አንደኛ ይህ የፈጣሪ ቃል ነው፣ መጣለት ፈጣሪ ኢነማ ሊዩድለሁ ሊያጠመው ነው። ግን ይሄ ቃል አረበኛውን በጣም ስለሚረዱና እነርሱ ያንን ቃል የመሰለ ማምጣት ስላልቻሉ ይህ የፈጣሪ ቃል እንጂ ለሌላ ሊሆን አይችልም፣ ግን እንድትጠም ነው ይሉ ነበር። ታዲያ አላህ ጧሃ አላቸው። ያ ረጁል እንደማለት ነው፣ አንተ ሰውዬ ማ አንዘልና ዓለይከ አልቁርአነ ሊተሽቃ፣ በአንተ ላይ እኮ ይህን ቁርአን እንድትጠማ አይደለም ያወረድ ነው። እናም አላህ ስብሓነሁ ወተዓላ ኢላ ተዝኪረተን ሊመን የኽሻ አላቸው። አላህን ስብሓነ ወተዓላ ለሚፈራን ሰው መገንዘቢያ እንዲሆን እንጂ ለሌላ አላወረድ ነውም እያላቸው ነው አላህ ስብሓነ ወተዓላ። ስብሓነ አላህ። ተንዚሉን አለ የወረደ ነው ቢማዕና አነሁ ሙነዘሉን ማለት ነው። ከቁርአን ስሞች መካከል አንዱ ተንዚል ነው። ሚመን ኸለቀ አልአርዷ ሰማያትን ከፈጠረና ወሰማዋት ልዑላ ማለት የበላይ የሆነውንም ሰማይ ካለ በኋላ አራሕማኑ ዓለ ልዓርሽ እስተዋ። በጣም ይህን ካነበቡ በኋላ ቸው አራሕማኑ ዓለ ልዓርሽ እስተዋ አለ። ይሄ በጣም ደነቃቸው። ይችን የቁርአን አንቀጽ ሲያነቡ አላህ በጣም የአላህ ቃል መሆኑ ገባቸውና በሙሐመድ ላይ ያመላክቱኛሉ። እና አልሙሂም ታሪኩን ለማሳጠር ያክል እዛው የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ያሉበት ቦታ ላይ ሄደው ሰለሙ እና እስልምናን ተቀበሉ። ዳዓለሁ ረሱሉ ሰለላሁ ዐለይሂ ወሰለም ወለማ ረአት ልቁረይሹ ዛሊክ ቁረይሾች ይህን ሲያዩ ቃሉ እንተሶፍና ለሁለት ሆናሉ ይባላል። ስብሓንላህ በጣም ይገርማል። ማለት አላሁ አክበር ፈባኢላቸው በጣም ከባድ ነው። አብዱላህ ብኑ ዓባስ ረዲየላሁ አንሁ ሲናገሩ ሶሒህ ሙስሊም ላይ ምን አሉ? ቃለ ውዲያ ዑመሩ ዓላ ሰሪሪህ አሉ። አንድ ጊዜ አልጋቸው ላይ ተቀመጡና ዑመር ሊሞቱ ባሉበት ሰዓት ላይ ፈክተነፈሁ ናሱ የድዑነ ወይስኑነ ወይሰሉነ ዓለይህ ቀብለ አን ዩርፈዐ ወአነ ፊህም። ስብሓንላህ እንደዚህ ባህልጋቸው ላይ እየሄዱ ማለት ነው። ከተወጉ በኋላ ሊሞቱ ሲሉ ሰዎች ዙሪያውን ከበዋቸዋል፣ ዱዓ ያደርጉላቸዋል፣ ያመሰግኗቸዋል፣ ሁሉን ነገር ይሏቸዋል። ከዛም አንድ ሰው ሲናገሩ በትከሻዬ በኩል ያዝ አደረገ ከኋላዬ። ፈልተፈቱ ኢለይህ ዘወር አልኩኝ። ፈኢዛ ሁወ ዓልዩ ዓልይ ነው። ፈተረሐመ ዓላ ዑመር አላህ ረሒመላሁ ዑመር አላህ ይዘንለት አሉ። ቃሉ ወማ ኸለፍተ አሐደን አሐቡ ኢለየ ማለት በጣም አላህ ስብሓነሁ ወተዓላ ዘንድ እንደሚወደድና ከዛም በመቀጠል ምን አሉ? ኢኒ ኩንቱ ከሲረን ማ አስመዑ ረሱለላህ የአላህ መልእክተኛ ሲሉ ሰማቸው ነበር። ጅእቱ አነ ወአቡ በክሩን ወዑመሩ ወደኸልቱ አነ ወአቡ በክሩ ወዑመሩ ወኸረጅቱ አነ ወአቡ በክሩን ወዑመሩ ፈኢኒ ኩንቱ ለአርጁ ማለት አላህ ስብሓነሁ ወተዓላ አላህ መልክተኛ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁ እና እሱ ዑመር እያሉ ብዙ ጊዜ አላህ መልክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ተሰማቸው ነበር። ስብሓነላህ። እና ዑመር ብን ኸጣብ ረዲየላሁ ዐንሁ በጣም ከባድ ሰሓቢይ ነበሩ። ስብሓንላህ የአሟሟታቸውም ሁኔታ በጣም ይገርማል ይገርማል። አፍወን ዓብዱላህ ብን ዓባስ ረዲየላሁ ዐንሁ እንዳወሩት ሰላት እየተሰገደ እያለ ይሄ እንደዚህ ቢላዋ በሚባለው ነገር ነበረ የወጋቸው ማለት ነው። እሳቸውን ሁለት ጠረዝ ያለው ነው። ሰላት እየተሰገደ እያለ ገብቶ ህብረተሰቡን ጨፈጨፈው። በሁለት ጠርዝ ይዞ ያለፈውን ሁላ እየገደለ ዑመር ብኑል ኸጣብ ረዲየላሁ ዐንሁ ጋ እስከደረሰ ድረስ ማለት ነው። ከዛ በኋላ ዑመር ብኑል ኸጣብ ረዲየላሁ ዐንሁ ወጋቸውና ወደ 13 ሰው አብሮ ወግቷል ይባላል። ከእነሱ መካከል ሰባቱ ሙቷል። ስብሓንላህ። ከዛም ስብሓንላህ አሉ ዑመር ስብሓንላህ ሲሉ ማለት ሰገድ ሲችሉ ሲወጋቸው ፈሶላ ቢህም ዓብዱራሕማን ሶላተን ኸፊፋ ዓብዱራሕማን ብን ዓውፍ ሶላት አሰገዱ። ፈለማ ሸረፉ ቃለ ኢብን ዓባስ እንዙር መን ቀተለኝ ማን እንደገደለ ልታውሉ ትችላላችሁ? ፈጃለ ሳዓተን ፈቃለ غلام المغيرة، يا مغيرة بن شعبة كو سراتنيا نو مالاچو. فقال والصنع والو ياسرى يمشيلو نو والو. وقال قاتله الله، الله سبحانه وتعالى يقتلوا لنا. فلقد امرت به معروفا، فرسل لي طرن دارو نازج جنبر كوني. الحمد لله الذي لم يجعل منيتي بيد رجل يدعي الاسلام، مسلم نيني من سون كواني القدرني. طعم يرمى شعر إمام مالك موطأ ليس ناقر منارو. عمر بن الخطاب رضي الله عنه لما صدر من منى أناخ بالبطحاء، كمنا سملسو عند جزي بطح أكبابي لي قملاتشو ناس حرفونا. دعاء درقوا اللهم مالو جيتاي هوي اني بتعم سلطاني بزارو. بتعم يقرماتشو هاد اسكي تشاينا تعرف كأندلس جمرو كأسبين جمرو اسكي تشاينا تعرف جزي اسكي افريكا اسكي اسيا اسكي اوروبا اقروان بمولو ندالي يزواتان. وانتشرت رعيتي سلطاني بتعم بوزنو. فدك عظمي يعني በጣም እኔም ሽማግሌ ሆንኩኝ ያሉና ዱዓ አደረጉና ወደ ሰማይ የሚና ወደ ሚና እያሉ ማለት ነው። አላሁመ ፈቅቢድኒ ኢለይከ ሸሂደን ፊ በለድ ነቢይከ አሉ። ነቢይ ሀገር ላይ ሸሂድ አድርገ ገደልና አልሐምዱሊላህ ረብል ዓለሚን። አፉን የጀማ አልሙሂም عمر بن الخطاب رضي الله عنه نبي هاجر لي شهيد أدرجه اندت قد لينالو. سبحان الله، إن كانت الحياة لأحب شيء إلى البشرية وإلى المخلوقين يوتي مبالو نجر وده سوتشنا وده فطرانوش بتعام متودر كونج ذكر تجاوزها المسلمون عنه مسلموش ألف وتعدل ሸሂድ እንዲሆኑ ይመኛሉ። ነብይ ሀገር ላይ እዛው መዲናም እንድትገድለኝ፣ ግን እዛው ቦታ ላይ ሆኜ ስገደልም ሸሂድ አድርገህ እንድትገድለኝ። ሰዎች በጣም ይጨንቃቸው ነበር። እንዴ መናገሻው ከተማ ነው፣ ጂሃድ የለ መዲና ላይ? አገር ጠረፍ ላይ አይደሉ? እዛ አካባቢ ላይ ሙስሊም ያልሆኑ ሰዎች የሉ? እንዴት ነው የሚገደሉት? ከሐጅ ተመልሰው ኢማሙ አል ፈማ ለቢሰ ፊል መዲነቲ ዐሸረተ አያም ኢላ ወጥዒና አስር ቀንም አልተቀመጡም እስከ ተወጉ ድረስ ማለት ነው። እርሳቸው አልሙሂም ምን አሉ? እርሳቸው ከተወጉ በኋላ ሱብሃንአላህ የሆነች ትንሽ ውሃ ሰጠት ታደረጓቸውና እንደዛን ቀን መዲና ሙሲባ አጋጥሞት አያውቅም ይባላል። ባዕደ መውት ረሱሉላህ ላ በእሰ አለይህ አንዳንዱ እንሻአላ ይሽራል፣ አንዳንዱ ደግሞ አራ ትርጉም የለውም እሳቸው አሉና በሆነ ከተምር የተሰራ ተምሩ ውሃው እንዲጣፍጥ እያሉ የሆነ ጣፋጭ ነገር ይረጩበት ነበር። እርሱን ነገር ሰጧቸው እና ጠጡትና ፈኸረጀ ሚን ጀውፊሂ ቶሎ ብሎ ከሆዳቸው ወጣ። አላሁ አክበር። እንደገና ወተት ነገር ሰጧቸውና ትንሽ ጠጥት ሲያደርጉ ከሆዳቸው ወጣ። እንደዚሁ በተቀደደው ላይ ወጣ ማለት ነው። ሱብሃንአላህ። فدخلنا عليه አሉ። وجاء الناس يثنون عليه ሰዎች ያመሰግኗቸዋል። وجاء رجل شاب አንድ ወጣት መጣና فقال ابشر يا امير المؤمنين ثم وليت فقال ابشر يا امير المؤمنين ابو بشر الله لك አሉ። يا الله سبحانه وتعالى بسرات الله من صحبة رسول الله يا الله ملك تنيا عبره نبرك وقدم بسلم النام دروك سلم وتنبرك ثم وليت فعدلت كزام بهالا سلط على ميازك بفته نبر مسرو ثم شهادة كزام هو كسم أتات وشدت هن وعلاجه. سبحان الله. قال وجدت أن ذلك كان كفافا لا علي ولا لي. سبحان الله. فلما أدبر ياوت أفسي هرقن إذن إذاره يمس الأرض يلبس ولبس كقرشم شم تبتاج ورد وايد. قال ردوا علي الغلام يعني تأطروا اللي من دزا بخين بخن كوان دسي على هيالة يامس الجنين ينبرو لج تروا اللي. قال يا ابن أخي يعلوت يوان دمي لج يعلوت وطعتون ارفع ثوبك بزبو تالي يالو. يا سبحان الله ما أجمل المؤمنين ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ። እናንተ ከኡመቶች ሁሉ የበለጣችሁ ለሰዎች ተምሳሌት የተደረጋችሁ ናችሁ አለ። ተእሙሩነ ቢልማዕሩፊ በመልካም ታዛላችሁ፣ ወተንሃውና አኒል ሙንከር ከመጥፎ ነገር ትከለክላላችሁ፣ ወትኡሚኑነ ቢላህ በአላህ ታምናላችሁ አለ። እንደዛ ተወግተው የጠጡት ነገር ራሱ ከሆዳቸውና ከኩላሊታቸው ሲወጣ እየታየ ህመሙ ስቅይቱ አላስጨነቃቸውም። ልጁ ግን የሱር ማስጨንቋቸው ስለነበር ጥሩልኝ ያሏቸው ልጁን ሲመጣ አርፋ ተውበክ ጨርቅህን ወደ ላይ ከፍ አድርግ ፈኢነሁ አንቃ ቢተውቢከ ሱብሓነላህ የልብስህን ንጽህና ይጠብቃል። ወአትቃ ሊረቢከ አላህን ስብሓነ ወተዓላ ለመፍራትህም ትልቅ ምልክት ነው። ሱብሓነላህ አሉት። በጣም ይገርማል። በአሁኑ ሰዓት ግን ሱሪያቸውን የሚያሳጥሩ ሰዎች የሚገርማቸው ነገር ሀታ አንዳንድ ሙስሊሞች ዘንድ ራሱ ተጠቁረው ነው የሚታዩት። ጥሩ እንዳልሆኑ፣ አክራሪዎች እንደሆኑ፣ አሸባሪ እንደሆኑ የሚያምኑ አሉ። ሱሪ ማሳጠር እኮ ብለው አንዳንድ ሰዎች ሱሪ ማሳጠርን በጣም የሚያወግዙ አሉ። ይህን ሱሪ ማሳጠርን የሚያወግዙት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደሚያሳጥሩ አውቀው ከሆነ እስትህዛእ ከሆነ ዩኽሻ ዐለይሂም አልኹሩጅ ሚነ ዲን የአባባላቸው ከእስልምናም ሊያስወጣቸው ይችላል። በተቃራኒ ሆን ሴቶች ነው አጭር የሚለብሱት። አሁን ሴቶች ማለት ነው አጭር ሲለብሱ ወይም ጉርድም ሆነ ሱሪም ሆነ አጭር ይለብሳሉ ሴቶቹ። ሀዛ ጠቢዒ። ወንዶች ደግሞ ሱብሓነላህ፣ አላህ ይጠብቀን። ነዑዙ ቢላሂ ሚነል ፊተን፣ አላህ ከፊትና ይጠብቀን። አዑዙ ቢላሂ ሚነ ሸይጧኒ ረጂም። አልሙሂም ከዛ ምን አሉ በመቀጠል ይህችን ቃል ለልጁ መል ያ አብዱላህ ብን ዑመር አሉት። ልጃቸውን እንቡር ማ አለየ ሚነ ደይኒ አሉ። እዳ እንዳለብኝ እስቲ እይ። ፈሐሰቡሁ ፈወጀዱሁ ሲተተ ወሰማኒነ አልፋ። ሱብሓነላህ 86 ሺህ ዕዳ ነበረባቸው ማለት ነው። ከዛም የኔ ቤተሰቦች የሚከፍለው ከሆነ ጥሩ ሆነ፣ አለበለዚያ ግን ከቁረይሽና ከበኒ አዲም ቢሆን አሰባስበህ እንድትከፍልልኝ። ወደ አይሻ ሂድና ፈቁል የቅረኡ ዓለይከ ዑመሩ ሰላም፣ ዑመር ብን ኸጣብ እንደምን ነሽልሻል፣ አሰላሙ ዓለይኩም ይላል በልልኝ። ወላ ተቁል አሚር አልሙእሚኒን የሙእሚኖች አዛዥ እንዳትል። ፈኢኒ ለስቱ የውመ አሚራ እኔ ዛሬ ለሙእሚኖች አሚር ስላልሆንኩኝ ብሎ ነገሯቸው። ፈሰለመ ወስተእዘነ ሱመ ደኸለ ዓለይሃ ፈወጀደሃ ቃዕደተን ተብኪ። እንዳጋጣሚ ሆኖ ደግሞ እዛ ሲገቡ አእሻ ረዲየላሁ አንሁ እያለቀሱ አገኟቸው ይላሉ። ፈቃለ የቅረኡ ዓለይኪ ዑመር ብኑ ኸጣብ ሰላም፣ ዑመር ብኑ ኸጣብ ሰላም ይልሻል። ወየስተእዚኑ አዩድፈነ መዐ ሷሒበይሂ ከድሮ ጓደኞቹ ጋር ከአቡበክርና ከዑስ ረሱል ሰለላሁ ዐለይሂ ወሰለም ቦታ ላይ እንዲቀበርም ጥያቄ አቅርቦልሻል አሏት ይባላል። ቃለት ኩንቱ ኡሪዱሁ ሊነፍሲ የኔ ቦታ ስለሆነ እዛ ቦታ ላይ ብቀበር እኔ ይሻለኝ ነበር አሉ ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ። ሱብሓነላህ ወለኡሲረነ ቢህ ልየውም ዓላ ነፍሲ ነገር ግን ከነፍሴኔ ዑመር ብን ኸጣብን እዛ ቦታ ላይ እንዲቀበር አደርጋለሁ። ፈለማ አቅበለ ቂለ ሀዛ ዓብዱላሂ ቀድ ጃ ቃለ እርፈዑኒ አሉ። ዓብዱላሂ ወደ ቤት ተመለሱ። ከዛ ሲመለሱ አንሱኝ አሉ እና ፈአስነደሁ ረጁሉን ኢለይህ ከፍ አደረጓቸው። ሱብሓነላህ ቃለ ማ ለደይክ ምን ይዘህን የመጣኸው? ቃለ አለዚ ቱሒቡ የአሚር አልሙእሚኒን አዚነት እዛ ቦታ ላይ እንድትቀበር ፈቅዳለች አሉና በዚህም የተነሳ ያው አቡበክር ረዲየላሁ አንሁ ተቀበለ። የዛሬውን ደርሳችንን እዚህ ብናቆመው ይሻላል። በጥያቄና መልስ እንሻአላህ በሚቀጥለው ስለ ዑትማን ረዲየላሁ አንሁ ስለ ዓሊና እንዲሁም ስለ አሸረቱ ሙበሽሪን እነጋገራለን። ጥያቄ ካላችሁ እንሻአላህ ጥያቄ መጠየቅ ይቻላል። سبحانك اللهم وبحمدك لا إله إلا أنت أشهد أن لا إله إلا أنت أستغفرك اللهم وأتوب إليك والسلام عليكم ورحمة الله وبركاته. نبروا لجوتاتو كسف لجوتاتو وانت معلتنا الرحيم. سبحان الله، ربك الشديد رضي الله عنه. بتأم تاريخ الشبت أمس شنو طبعا. مالت قن إن شاء الله زبوت على اليوم ما تنم قاور رسول ماهر بتأم سفكسر هنا نونجي يساعدش تاريخ بتأم سفكسر قن. ميجر ماتش نجر سبحان الله عندك أبو بكر باهري بتاعي ميجر ماتش نجر يا هلو هنو جن تواضعتش بدمين بإسلام هلو نجر هنو جن تواضعتش هنا راسعتش هن يبتاتش هدر جو ما يزعتش هنو ما يتعتش هنو بتاعي ميجر مي سبحان الله الله سبحان الله انا يساعدش بدعم كبار نبر ابو بكر يتبالو بات مكنات ሁለት አባባል አላቸው። አንደኛ ግመል ወይም እንደዚህ አንድ እንስሳ በክር የሚባል ስለነበራቸው በዛ ነው ብዙ ጊዜ እንደዚህ የታወቀና ከአረቦች ግመሎች መካከል ለየት ያለ ስለነበረ ነው የሚሉም አሉ። አንዳንድ አባባልም አለ ደግሞ አላህ መካን ሰለላሁ ዐለይሂ ወሰለም ካገባቸው ሴቶች ሁሉ ድንግል የነበሩት አይሻ ረዲየላሁ አንሃ ልጃገረድ የነበሩት አይሻ ረዲየላሁ አንሃ ስለነበሩ ለዛ ነው የሚባሉ ማለት የእሷ አባት ለማለትም ነው የሚባሉ ግን ሁለቱም ሱብሓነላህ አላህ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? ማ ነፈዐኒ ማሉን ፊል ኢስላሚ አቡበክር ረዲየላሁ አንሁ እንደሰራው ሰራ የለም ሱብሓነላህ ብዙ ስራ ሰርቷል። አዕተቀ ቢላል የሚማል ይሄ አሉ። ቢላልን ረዲየላሁ አንሁ ከገንዘቡ ከባርነት ነፃ እንዲወጣ ያደረገ አሉ ረሱል ሰለላሁ ዐለይሂ ወሰለም። ባለቤቱንም እንደዚሁ ማነፈዐኒ ማሉን ፊል ኢስላም አሉ። ከዛም በኋላ አለቀሱና የአቡበክር ስዲቅ ረዲየላሁ አንሁ እና አቡበክር የሚለው ያው ኩንያቸው ነው ለማሳጠር ነው እንጂ እንደውም አንዳንዶቹ አን አቢ በክር ተረዲየላሁ አንሁ የሚልም አለ አባባል ላይ አን አቢ በክር አቡበክር የሚሉታል ማለት ነው። ያው አባባሉ ላይ በክር እንደዚህ ግመል ነው ይባላል። በሙአርኾች መካከል ልዩነት አለ ማለት ነው። እና ስማቸው ሳይሆን ያው ይሄ ኩንያቸው ነው የሚሆነው ማለት ነው። ከዛ ምሳቸው አለቀሱና ምን አሉ? ሀል አነ ወማሊ ኢላ ለካሩ እኔ ስራሴ ቢሆን ገንዘቤስ ቢሆንስ ማለት እንግዲህ አቡ ሐፍሳ አቡ አይሻ አቡ የሚባል ነገር ይሄ ኩንያ ይባላል። በልጅ ያ የተያይዞ ወይም እንደዛ አይነት ነገር ጋር ተያይዞ የሚመጣ ስም ኩንያ ይባላል ማለት ነው። እና ከዛ አንጻር ነው አቡ በክር የተባሉበት ረዲየላሁ ዐንሁ ወረዱ ዐንሁ ማይክ السلام عليكم السمار يا جماعه السلام عليكم السلام عليكم جزاك الله خير عفوا يا جماعه بالبيت غير الله اسئله يتكاتلون سلونه درسو بس انا كريم نو يالو استاذ جزاكم الله خير دياقي مندنو سل خليفه قبر الرسول صلى الله عليه وسلم بهوت بنبروا بوقزي عائشه رضي الله عنها ከእርሶ በኋላ ከሞትኩ ከእርሶ ጎን እንድቀበር ፍቃድ ስትጠይቅ የአይሻ ረዲየላሁ አንሃ ረሱል ሰለላሁ ዐለይሂ ወሰለም እየታገኘ ብቻለሁ ከኔ ቀጥሎ አቡበክር ዑመር ከዛ አንድ ቦታ ቢኖር የዒሳ ዓለይሂ ሰላም ነው የሚል እንትን ሰሂህ ሐዲስ ነው ወይስ እንዴት ነው? ከቅድሙ ጋር ስላልተረዳሁ ነው። ጀዛኩሙላህ ኸይር። ማይክ ፍሪ። بسم الله الرحمن الرحيم ብስሚ ላህ ራሕማን ራሒም። አንደኛ ይሄ ቦታው ላይ ዓኢሻ ረዲየላሁ ዐንሃ ረአት መናመን ፊ ዘመን ረሱሉላሂ ሶለላሁ ዐለይሂ ወሰለም፣ አላህ መልእክተኛ ዘመን ህልም አየሁ አሉ ይባላል። ዓኢሻ ረአይቱ የድኹሉ ፊ ሑጅሪ አሉ ይባላል። እኔ ጓዳዬ ውስጥ አየሁኝ የድኹሉ ሰላሰት ሶስት ጨረቃዎች ሲገቡ አየሁ አሉ ይባላል። እና ለአቡበክር ስዲቅ ረዲየላሁ ዐንሁ ሄደው ነገሯቸው። ከዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲታመሙ ባለቤቶቻቸውን ዘንድ ሐቅ ማቸውም እያለ አንድ ዋጋ እንደዚህ በትክክል ለማድረግ ማለት ነው። አይነ አነ ገደን። ከዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አኢሻ ጋር ቢሆን ተስማሙና እዛ አደረጓቸው። ነብይ ደግሞ የሞተበት ቦታ ላይ ስለሆነ የሚቀበረው እዛው ቦታ ላይ ሲቀብሯቸው አቡበክር ረዲየላሁ ዐንሁ ምን አሏት? ሀዘ አሐዱ አቅማሪኪ፣ ይህ ካየሻቸው ጨረቃዎች መካከል አንዱ ነው አሏት ይባላል ረዲየላሁ ዐንሁ። ከዛም አቡበክር ተቀበሩ እዛው ሱብሓነላህ። ከዛም እንደገና ለጥቀው ዑመር ተቀበሩ። ወአማ ቢኒስባ ሊማ ዩቃሉ ምን አነ ዒሳ ይቋል ሀከዛ ይባላል። ማ በይነ ሙአይድን ከሙሐዲሶቹ ሪዋያውን ትን የለውም ቢባልም ላኪን አዛሂር ትክክለኛው ይህን ሀዲስ ከሙሐዲሶቹ መካከል ትክክለኛ ነው ያሉ አሉ ማለት ነው። ኢሳ ዓለይሂ ሰላም ላይ አንዳንድ ሙፈሲሮች ወይም ሚን አህል ልኪታቢ ኢላ ሊዩእሚኑነ ቢሂ ቀብለ መውቲሂ ወየውመ ልቅያመቲ የኩኑ ዓለይሂም ሸሂዳ። ዒሳ ዓለይሂ ሰላም እኔ አላህን ተገዙ ብቻ ነበር ያልኩት ብለው መስቀልን ይሰባብሩ እና አሳማንና ከርክሮ ሊያጠፉ ነው አላህ የሚልካቸው፣ ከዛ በኋላ እዛ ቦታ ላይ ይቀበራሉ የሚል ሪዋያ አለ ማለት ነው። ወላሁ አለም። አሰላም አለይኩም ኡስታዝ። አሰላም አለይኩም ያ ጀማ፣ ይሰማል? አሰላም አለይኩም ይሰማል? ኦኬ ኡስታዝ፣ እኔ በነብያችን ልጆች ዙሪያ ጥያቄ አለኝ። ማለትም ወንድ ልጃቸው ቃሲም ስለሱ ትንሽ ቢያስተምሩን። በልጅነቱ ነው የሞተ ወይስ እንዴት ነው? ኡስታዝ ትንሽ ስለሱ ማብራሪያ ቢሰጡን። ጀዛከላ ማይክ ፍሪ። بسم الله الرحمن الرحيم. يا الله متنا صلى الله عليه وسلم وندوش لزوج هلوم قاسم عبد الله إبراهيم هلوم بهس أنا نتاجون يموتوت. كزام يمكة قريش كي بتعم سيتني نكون بعد دس سالة شو سوسي متبتري ሀዛ አብተራል ይባላል። አንድኛው ይሄ እሱ ከሞተ በኋላ የሚያነሳው የለም ስሙ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አለ ቁረይሾችና አረቦች በሰዓቱ በወንድ ነበር በጣም የሚንበጻደቁት። እናም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ልጃቸው ወንዱ ልጆቻቸው ሲሞቱ በጣም ደስ አለው እና ሀዛ አብተራል ብሎ ማለት አብጦር አብተር ማለት በቃል ትርጉሙ መቅጡ አዘነብ ማለት ነው። ከኋላ ኸልፍ የሌለው ምትክ የሌለው ካሁን በኋላ ስም የሌለው አሉ። መቅጡ አዚክር ነው፣ ትውስቱ የተቋረጠ ነው አሉና ደስ አላቸው። ከዛም በኋላ አላህ ስብሓነሁ ወተዓላ ምን አለ? ተስሊየተን ለሁ ወተብሺረን ሊነቢይላሂ ሶለላሁ ዐለይሂ ወአሊሂ ወሰለም፣ የአላህን መልእክተኛ እያበሰራቸውና የአላህ መልእክተኛ ሶለላሁ ዐለይሂ ወሰለምን ሲያጽናናቸው ኢነ አዕጠይናከ ልከውሰር አላቸው። አላሁ አክበር። ነህሩን ፊልጀና በጀነት ውስጥ ያለን ወንዝ እኮ ላንተ ለገስን አላቸው አላህ Subhanahu Wa Ta'ala። በዛ ምትክ እኮ ነው Subhanahu Wa Ta'ala በጣም ልዩ የሆነ ከበረዶ የቀዘቀዘ ከወተት የነጻ ከማር የጣፈጠ من شرب منه شربال عند غزي يتطى انكون لا يظما بعده ابدا سبحان الله يمتطاو بذات راسه كسماء كواكب يبزا الله يسطاچو معناتا بتام دس يميل يعني نسطنه علاچو نبي صلى الله عليه وسلم فصل لربك علاچ لقيتا سجد وانحر اضحي يا رد ويم دمو ايضا يديك على صدرك ልብንዳሉት በምትሰግድበት ሰዓት ላይ ከደረተህ ስር ያዝጅህን ማለት ነው ብሎ ተሰሩ ሮሞች አሉ ማለት ነው እነ ሻኒ አካራቸው እነ ሙብግደከ አንተን የሚጠላህ ሁል አብተር መቅጡዐ ዚክር ወይዝከሩ ላይዝከሩ ኢላ አላ ሰቢል ዘም በጣም ታሪክ የለለው ቢወሳ ራሱ አንተን የሚያግዝህ ለአነቱላሂ ዐለይሂ የተባለ በውግዘት መልኩ ታሪክ እንደወቀሰው የሚወሳ አንተን የሚጠላህ ነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እንግርማች ነብዩ ሰለላሁ ዐለይሂ ወሰለም ጉድ አንድ ጊዜ ነው ያስታውሳለሁኝ ሐጅ ላይ ሳለሁኝ ዙልሒጃ ሰባተኛው ቀን ነበር መሰል መግሪብ ላይ ሐረም እየሰገድን ያለ ኢማሙ ሸኽ ሳሊህ አልጣሊብ ነበሩ መሰል ይዛኒ ቁርአን ቀሩ ያ የቀሩት ቁርአን ምንድን ነበር ወዱሃ የሚለውን ያአላህ ቃል ነበር የቀሩት ማለት ነው ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩ ለከ ሚነል ኡላ ማለት እዛ ላይ ያን ሁሉ ህዝብ ስታዩ በጣም ይገርማችኋል በሚሊዮን የሚቆጠር ከይፈ ይጥዑ ረሱላህ ሰለላሁ ዐለይሂ ወአሊሂ ወሰለም ያአላህ መልእክተኛ እንዴት እንደሚወድ እንዴት እንደሚታዘዝ እንዴት ከይፈ አላሁ አክበር ሱብሃንአላህ እና በጣም የሚገርም ነገር ነው ያአላህ ከን ሰለላሁ ዐለይሂ ወሰለም እና የልጆቻቸው ታሪክ በጣም ሰፊ ነው ኢንሻአላህ አላህ ሰዓት ከፈቀደ ቡዩቱ ረሱል የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ራስ አንድ ቀን መነጋገር ይችላል ኢንሻአላህ والله አለ بسم الله الرحمن الرحيم ጥያቄ ከለላችሁ ኢንሻአላህ እኔ አንድ ጥያቄ አለ ለእናንተ አንድ ጥያቄ ብቻ ነው ዛሬ የምጠይቀው ወይም ሁለት ጥያቄ ላድርገው ወላ አንድ ጥያቄ ይሻላል አይደል አንድ ጥያቄ ይሻላል ግን ጥያቄውን የምጠይቀው አይሰማም ሁለት ባደርገው ይሻላል ጥያቄውን እሺ ሁለት አደርገዋለሁ ይሁን ችግር የለም አንደኛ ጥያቄ የአቡበክር ሲዲቅ ረዲየላሁ ዐንሁ ስም ማን ነው ስማቸው ትክክለኛ ስማቸው የአቡበክር ሲዲቅ ማን ነው ነው እጃውጡ يا جماعه እንዲ አሁን እኮ ሁለት ጊዜ ሶስት ጊዜ በደንብ ተናግሬ ነበር በሰዓቱ እየተሰማ ስላልሆነ አላውቅም እንጂ እሺ ማይክ ፈር